ሐሰበሁ መብተደዐቱሁ ሱፊያ ሱፊዮች አላህን እንገዛለን ብለው የፈለሰፉትን አይነት ይመስላል አሉ። ولهذا ينبغي العدول عنه فلذهم كان ذي عينت نشدا مزنب لا يفلقال الى مواعظ القران والسنه ود قراننا ود حديث مكروج من ملك يفلقال اللهم الا ان يكون في مواطن الحرب بطور النتاكل هنا بقرال بطور النتاكن ليستعان به على الاقدام والجهاد ود في سون ديهد اندي غسغس والجهاد في سبيل الله በጀሃድ ፊ ሰቢልላህ ላይ በሰዓቱ ሰዎችን ለማጠንከር ያኔ ይፈቀዳል ሱሐቦች እንዳደረጉት فهذا حسن ይሄ ጥሩ ነገር ነው واذا اجتمع معه الدف ذبي ደሞ አብሮ ከተቀላቀለ كان ابعد عن الصواب ذبي ካለ ደግሞ የሙዚቃ መሳሪያ ካለ ከሐቅ የበለጠ የራቀ ይሆናል ከልክልነቱ የጠበቀ ይሆናል حتى التي تسمعوا በሰርግ ሰዓት ግጥም መዝም ነሽዳ ማለት ይፈቀደላችሁ ድብይ መምታት ይፈቀዳል ሲባል ምን አይነቱ ነው የተፈቀደው ድፍና ጠብልም ይባላል ድፍ ማለት በአንድ በኩል ክፍት የሆነ በአንድ በኩል ድፍን የሆነ ማለት ይሄ በጣም አይጮህም ጠብል ማለት ግን በሁለቱም በኩል ድፍን ነው ካፊሮች በበዓላቸው ሰዓት የሚመቱት ነው አንድ እሷ ይፈቀደም ለሴትም ሆነ ለወንድ በምንም ተአምር አይፈቀደም አንደኛ ከካፊሮች ጋር መሳሰላል ሁለተኛ በጣም ይጮህ ከሚፈልገው በላይ ነው ይሄኛው ግን ዱፉ ባንድ በኩል ክፍት ሆነው ሴቶች በሰርግ ሰዓት እሱን እየመጡ ራሳቸው ብቻ ተሰባስበው ሐላል የሆኑ ግጥሞችን እየገጠሙ ማለት ይችላሉ እሱን መጠቀም ይችላሉ ከዚያውስ ግን ለወንድ አይፈቀድም ወንድስ ነሽዳ ማለት ይችላል ወይ ተብሎ ጠይቆ ሸኻልባኒ ይሄማ ከሆነ ሴት ሆነ ማለት ነው የተፈቀደው ለሴት ነው ልቤ የደባቸው ግጥም ግጠሙ የተባሉ ሴቶች በላህ ሐቂቃውን ካየነው እኮ ይሄ ቁጫታ ነው ንሽዳ ያሉ ጊዜ ማሳለፍ والله ጨዋታ ነው ከተፈጠረንበት አላማ ጋር ምንሄድ ነገር አለ እስኪ ሷሃቦችን ታሪክ መለስ ብለን رجالنا ወንዶች ናቸው لا تلهيهم تجارة ولا بيع عن ذكر الله الله انكم اوثات جبايننا شكت ما ያሳለላቸው ገንዘብ ማይሸውዳቸው አለ ዛሬ ግን ፊልም እየተባለ ፊልም ተከፍቶ ሶላት አይከልም አዛን እየተደረገ እዛው ይስተገዳል ነሽዳ እየተዳመጠ ቁርአን አይደመጥም ሌሎችም ብዙ ነገሮች አሉ። ና አላህ ይጠብቀን ከእንደዚህ አይነት ነሽዳ ሞባይላችንም ውስጥ ያለን ሰዎች ካለን እናጥፋ ጨከነን እናጥፋ ይሄ والله حرام ነው ከተባለ ከዚህ በኋላ ሑጃ ቆሞብን አላህ ፊት ምንም የምናቀርበው ማስረጃ የለንም حقን ሰምተናል እኛም አድርሰናል ራሳችንን ለለውጥ እንደዚህ ይገባል አዛው ሰለላሁ ዐለይሂ ወሰለም አላ ነቢይና መሐመድ ወአለ